بسم الله الرحمن الرحيم، الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله جثاتنا أملاكنا الله في قلبك هنا. صلى لا إله إلا الله رسالة الإسلام الإسلام ملكت صلى هنا ويمسكر النكال የተወሰኑ ነጥቦችን እንመለከታለን። ስለ ላ ኢላሃ ኢላላህ ስናይ አጠር ባለ መልኩ አንደኛ ስለ ትርጉሙ፣ ሁለተኛ በውስጡ ስለ ታቀፉት ሁለት ሩክኖች ሁለት ማዕዘናትና ሶስተኛ በላ ኢላሃ ኢላላህ ውስጥ መሟላት ያለባቸው መስፈርት ወይም ሹሩጦች አራተኛ ላ ኢላሃ ኢላላህ የሚለውን እምነታችንን የሚያፈርሱብን ነዋቂዶች አፍራሽ ነጥቦች በአላህ ፍቃድ እንመለከታቸዋለን። እነዚህን ነጥቦች አንድ ሁለት ያልን ከመጀመራችን በፊት ቅድሚያ ስለ ላ ኢላሃ ኢላላህ ስንነጋገር ለምንድን ነው ይሄ ርዕስ ያስፈለገበት ምክንያት? لا اله الا الله باسلام است يالو منزله باسلام است يالو كبرنا درجه ويم بوتاو من ياهل نو ميلون بتوسن ملكو مجمريا انداسو سلا لا اله الا الله يمنا نغاغربت اندونا واننياو مكنيات الله ملكتنيوچن هولو يلاكبت وانا تلئكو مهونو بيتاچن الله كسوچ مكاكل سوچن مرطو የመረጣቸውን ሰዎች ነቢያትና ረሱል አድርጎ ወደ ህዝቦቻቸው መልእክተኛ አድርጎ ሲልካቸው በመጀመሪያ ደረጃ ይሄንን ላ ኢላሃ ኢላላህ እንዲያስተምሩ ነው የላካቸው። ቅዱስ ቁርአን በብዙ ቦታ ላይ ይሄንን ሐሳብ ይናገራል። ለናሙና ያክል ሱረቱል አንቢያ مؤرف هيا عند أنكس هيا مستنب الملكة أعوذ بالله من الشيطان الرجيم وما أرسلنا من قبلك من رسول جتاتنا الله لنبياتنا عليه الصلاة والسلام كانت بفتك ملئكتنيا عندنا ملكنا إلا نوحي إلي ودزي ملئكتنيا ملكتاوي رأيين ወህይን بنወርድለት እንጂ አንድንም መልእክተኛ መልእክተኛ አድርገን አላክ ነው። ይሄ የሚወረድለት ራእይ ምንድነው ከተባለም انه لا اله الا انا فاعبدون انه كاني بستقر ليلى بعونه مملك املاك يلمና እኔን በብቸኝነት ተገዛኝ እኔን በብቸኝነት አምልኩኝ በማለት ተእዛዝ بنሰጠው እንጂ ይሄን ተእዛዝ ሳይቀበል ይሄን መለኮታዊ ራእይ ሳይወርድለት መልእክተኛ ሆኖ የተላከ አንድም የለም ነው የሚለው። ጌታ አላህ የላካቸው መልእክተኞች ሁሉ በጠቅላላ ይሄንኑ ላ ኢላሃ ኢላላህ እንዲያስተምሩ ተልከዋል ብሎ በቅዱስ አንቀጹ ግልጽ በሆነ መልኩ ይነግረናል ማለት ነው። ሁሉም ሲያስተምሩ የነበረው ይሄኛው ነው። ለዚህም ነው በሱረቱ ዙኽሩፍ ምዕራፍ 43 አንቀጽ 45 ላይ አላህ ምን ይላል ለነቢያችን አለይሂ ሰላቱ ወሰላም ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና ካንተ በፊት ከመልእክተኞቻችን የላክናቸውን ጠይቃቸው ይላል። የነዛ ነቢያት የነዛ ረሱሎች ተከታይ ነን የሚሉ የነቢያት ኡመቶችን ከበኒ እስራኤልም ሆነ ከነሳራዎች ካገኘ ጠይቃቸው። አጅአልና ሚን ዱኒ الرحማን አሊሃተን ይዕበዱን ከአርህማን ሌላ የሚመለኩ የሆኑ አማልክቶችን አድርገንላቸው እንደሆን እስኪ ጠይቃቸው ይላል። አሉታዊ መጠይቅ ነው። ኢስቲፍሃሙ ኢንካሪይ ነው። አላደረኩም ያለ ነው ጌታችን አላህ። ከአንተ በፊት ለነበሩት መልእክተኞች ትእዛዝን ስሰጥ የነበረው እኔን በብቸኝነት ተገዙኝ በላ ኢላሃ ኢላላህ ጥላ ስር ኑሩ በማለት ነው። ስለዚህም ስለላ ኢላሃ ኢላላህ መነጋገር የሚገባን የመልእክተኞች ሁሉ ተልእኮ በመሆኑ ነው። ሁለተኛ ሌላው ምክንያት ምንድነው ከተባለ ስለላ ኢላሃ ኢላላህ ቅድሚያ የምንሰጠው ማንም ሰው ወደ ዲን አልኢስላም እንዲገባ ብቸኛ በር ሆኖ የተደነገገው ሸሃደተይን ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ መሆኑ ነው። ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ነብያችን አለይሂ ሰላቱ ወሰላም ወደ የመን በላኩት ጊዜ ምንድን ነበር የሰጡት ትእዛዝ? فإنك تأتي قوما من أهل الكتاب ከመጽሐፉ ባለቤት ወደ ሆኑት ወደ ክርስቲያኖችና አይሁዶች ዘንድ ትመጣለህ፣ ወደ እነርሱ ነው የምትሄደው። ስለዚህ فليكن أول ما تدعوهم إليه هذا መጀመሪያ የምትጠራቸው መጀመሪያ የምታደርግላቸው ግብዣ ይሁን አሉት። ምን ይሁን? ሸሃደቱ አን ላ ኢላሃ ኢላላህ ሸሃደቲ አን ላ ኢላሃ ኢላላህ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ወደሚለው ምስክርነት እንዲመጡ ነው። ወአነ ሙሐመደን ረሱሉላህ እኔም ነብዩ ሙሐመድ አለይሂ ሰላቱ ወሰላም የአላህ መልእክተኛ መሆኔን እንዲመሰክሩ ጥራቸው። ስለዚህም አንድ ሰው ወደ ዲን አልኢስላም መግባት ቢፈልግ በሶላት መግባት አይችልም። ወደ ዲን አልኢስላም ረመዳንን ከኛ ጋር አብሮ በመጾም መግባት አይችልም። ሐጅን ከሙስሊሞች ጋር ሄዶ በማድረግ ወደ እስልምና ገባ አይባልም። ወደ እስልምና የሚያስገባው ዋናው በር ሸሃደተይን ነው። ላኢላሃ ኢላላህ የኢስላም መግቢያ በር ነው። ለዚህ ነው ስለ ላኢላሃ ኢላላህ መነጋገር ግድ የሚለው። ሶስተኛው ምክንያት አሁንም ስለ ላኢላሃ ኢላላህ ለምንድን ነው የምንነጋገረው ቢባል ሊአነሁ አፍዳሉ ልዕልም ከእውቀት ሁሉ በላጭ የሆነ እውቀት ላኢላሃ ኢላላህን በአግባቡ ማወቅ ነው። ይህንን ከማወቅ የበለጠ እውቀት ለሰው ልጅ አልተሰጠም። ከማንኛውም ምድራዊም ሆነ ሃይማኖታዊ እውቀቶች ሁሉ ላኢላሃ ኢላላህን በአግባቡ ማወቅ ከሁሉ የተሻለ በላጭ እውቀት ነው። ስለዚህም ቅድሚያ ሰጥተን ልንማርበት ይገባል። በላጭ እውቀት ለመሆኑም በሱረቱ ሙሐመድ ማዕራፍ 47 አለይሂ ሰላቱ ወሰላም አንቀጽ 19 ላይ ተገልጿል። ጌታችን በዚህ አንቀጽ ላይ ምን ይላል ለነቢያችን አለይሂ ሰላቱ ወሰላም? فعلم انه لا اله الا الله انه كالله بستقر بؤنت من ملك املاك علمنورن اوق نيرو يمجمرياو تغبر كوقت كله تقداميو لا اله الا الله يميلون باغباب ماوقنو فزام سولهنا طفات متطفا كهونا واستغفر لذنبك سلسهتتهم جيتاهن مهراتن طيق لمن يلا. ስለዚህም ስለ ላ ኢላሃ ኢላላህ የምናወራው በዚህ ምክንያት ነው። አራተኛ ላ ኢላሃ ኢላላህ የምንማርበት ምክንያቱ ምንድነው ቢባል ሊአነሁ አፍዳሉ ልከሊማ ከንግግሮች ሁሉ በላጭ ንግግር መሆኑ ነው። አላህ ዘንድ ከላ ኢላሃ ኢላላህ የሚበልጥ መልካም ንግግር የለም። ከዚክር አይነቶች ሁሉ ከመልካም ንግግሮች ሁሉ በላጩና የመጀመሪያውን ደረጃ የሚይዘው ላ ኢላሃ ኢላላህ የሚለው መሆኑ ነው። ለዚህ ነው እኛም ስለሱ የምናወራው። ይህንን የሚያመላክተን ማስረጃ ከጌታ አላህ ቃል ላይ እናገኛለን። ይህም በሱረቱ ኢብራሂም ምዕራፍ 14 አንቀጽ 24 እስከ 25 ባለው ላይ በመዕራፍ 14 ከአንቀጽ 24 እስከ 25 ጌታችን ምን ይላል? አለም ተራ አትመለከትም እንዴ? كيف ضرب الله مثلا الله እንዴት አድርጎ ምሳሌን እንዳደረገ ተመልከት ምንን ከሊመተን ጠይባ መልካም የሆነችዋን ንግግር አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ይህችን ከሊመተን ጠይባ የተባለችዋን ሸሃደቱ አን ላኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም የምትለዋነች በማለት አብራርተዋታል። ታዲያችን መልካም ንግግር ጌታችን አላህ ምሳሌ አድርጓታል። በምንድን ነው የመሰላት? ከሸጀራቲን ጠይባ ልክ እንደ መልካም ዛፍ ነች። እቺ መልካም ዛፍ አስሉሃ ሳቢቱን መሰረቷ ምን የሆነች ነች? ስሯ ማለት ነው በመሬት ውስጥ ተደላድላ ጸንታ የተቀመጠች ነች። ወፈርዑሃ ፊሰማ ቅርንጫፎቿ ደግሞ ወደ ሰማይ ያደገና የረዘመ ነው። ይሄ ነው የላኢላሃ ኢላላህ ምሳሌው። ቱእቲ ኡኩለሃ ኩለ ሒን በየጊዜውም ፍሬዎቿን ትሰጣለች ትመግባለች። ቢኢዝኒ ረቢሃ በጌታዋም ፈቃድ ማለት ነው። ወየድሪቡ ላሁ ልአምሳለ ሊናሲ አላህ ለሰዎች ምሳሌን ያደርጋል። ለዓለሁም የተዘከሩን ይገሰጹና ትምህርት ይወስዱ ዘንዳ ይለናል። በዚህ አንቀጽ ላይ እንግዲህ ላኢላሃ ኢላላህ በምን ተመስሏል? በመልካም ዛፍ ተመስሏል። መሰረቱ ስሩ ያለው ታች ከመሬት በታች ነው። ማንም ሊያነቃንቀው አይችልም። ቅርንጫፎቹ ደግሞ አሁንም ወደ ሰማይ ያደገና የረዘመ ነው። ስለዚህም ይሄ አንድ ሙእሚን ልብ ውስጥ ላኢላሃ ኢላላህ ሲተከል ስሩ መሰረቱ ይሆናል ማለት ነው። ፍሬዎቹ ደግሞ የሚባለው ውጫዊ ማንነቱ፣ ታዛዥነቱ፣ በተግባር የሚገልጻቸው ስራዎቹ ማለት ነው። ከዚህ አንጻር ላኢላሃ ኢላላህ ከንግግሮች ሁሉ የተሻለ መልካም ንግግር ተብሎ ይጠራል። ከሐዲስም ላይ ይህንን የሚደግፍ ሐሳብ አለ። ነቢያችን አለይሂ ሰላቱ ወሰላም ኢማሙ ትርሚዚ በዘገቡት የሐዲስ ዘገባ ላይ እንደነገሩን خير الدعاء دعاء يوم عرفه كدعاوች ሁሉ ከለመናዎች ሁሉ በላጩ የዓረፋ ቀን ዱዓ ነው። በዙልሒጃ በ12ኛው ወር በ9ኛው ቀን በዓረፋ ተራራ ላይ የሚደረገው ዱዓ ከዱዓዎች ሁሉ በላጭ ነው። وخير ما قلت انا والنبيون من قبلي እኔና ከኔ በፊት የነበሩት ነቢያቶች ሁሉ ከተናገርነው ንግግር በላጩ ደግሞ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير የሚለው ነው። ይሄ ከንግግሮች ሁሉ ቀደምት ነቢያትም እኔም ከተናገርነው በላጩ ነው። لا اله الا الله أي لا معبود بحق إلا الله كالله بستكر بأونة من ملك عملاك يلم وحده بچون يلنا يمن ملك جيتانو لا شريك له بمن ما ينتمل كل أرسو تقاري يلوم له الملك بزيه نيفرس بفترة عالم لا ينقص النال أرسو بچانو وله الحمد فتصم مسقانا يمن قبهم لزيه جيتانو وهو على كل شيء قدير በሁሉ ነገር ላይ ቻይ የሆነ አምላክ ነው። ይሄ ንግግር ከንግግሮች ሁሉ በላጭ ተብሎ ተጠቅሷል ማለት ነው። ስለዚህም ስለ ላኢላሃ ኢላላህ መነጋገር አስፈላጊ የሆነው ከዚህ አንግል ነው። አምስተኛ ሌላው ስለ ላኢላሃ ኢላላህ እንድንማር ምክንያትም ይሆነን ምንድነው ቢባል لانه سبب لدخول الجنه ጀነት ለመግባት ዋና ምክንያት ነው። ሁላችንም አላማና ግባችን ላኢላሃ ኢላላህን በተግባር አረጋግጠን አኺራ ላይ ጀነት መግባት ነው። ሁላችንም ጀነት መግባት የምንፈልግ ከሆነ ከጀሃነም እሳት ለመትረፍ ፍላጎቱ ካለን በላኢላሃ ኢላላህ ላይ ጽናት ሊኖረን ይገባል። ይህን በተመለከተ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ እንደነገረን قال رسول الله صلى الله عليه وسلم يا الله ملكتنا منالو من كان آخر كلامه لا إله إلا الله دخل الجنة የመጨረሻ ንግግሩ ዱንያን ሲሰናበት ላኢላሀ ኢለላህ የሆነ ሰው ጀነት ገባ አሉ። አላሁመ ወፊቅነ ሸሃደተ ዒንደል መውት። ያ ረቢ ከመሞታችን በፊት ተውበትን፣ ስንሞት ሸሃዳን ወፍቀን። የመጨረሻ ንግግሩ ተውፊቁ የአላህ ሆኖ በላኢላሀ ኢለላህ የሞተ ሰው ጀነት ገባ። ረዋሁ አቡ ዳውድ። ዑስማን ብኑ ዓፋን ረዲየላሁ አንሁ ባስተላለፈው ሌላ የሐዲስ ዘገባ ደግሞ ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? መን ማተ ወሁወ ያዕለሙ አን ላኢላሀ ኢለላህ፣ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን አውቆ በዚሁ እምነቱ የሞተ ሰው ደኸለ ልጀና፣ ጀነት ገባ አሉ። የሁለቱም ሐዲስ መልእክት አንድ ነው። ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እያወቀ አላህ ወፍቆት ደግሞ የመጨረሻ ንግግሩ ላኢላሀ ኢለላህ ሆኖ በዛው የሞተ ሰው ጀነት ገብቷል። ትልቁ ተስፋ ከምክንያቶችና ከሰበቦች ሁሉ ትልቁ ሰበብ ላኢላሀ ኢለላህ የምትለዋ ነች። ለዚህ ነው ስለ እሷ መነጋገር የሚያስፈልገው። ነቢያችን ዓለይሂ ሰላቱ ወሰላም ቡኻሪ በዘገበው ሰሒህ ዘገባ በሌላ ትምህርታቸው ምን አሉ? ፈኢነ አላህ ቀድ ሐረመ ዐለ ናር፣ አላህ በእሳት ላይ እርም አድርጎባታል፣ ሐራም አደረገባት። መን ቃለ ላኢላሀ ኢለላህ፣ ላኢላሀ ኢለላህ ያለን ሰው እንዳትበላው። እንዳትነካው ሐራም አደረገባት። ይሄ ሰው ግን ፊት ፈልጎ ከሆነ የምድርን ጥቅም ምድራዊ ጥቅሞችን ወይም የሰውን ሙገሳ ሳይሆን የጌታውን ፊት ተስፋ አድርጎና ፈልጎ ላኢላሀ ኢለላህ ብሎ ያመነ ሰው እሳትን እርም አድርጎባታል። ስለዚህም ጀነት ለመግባት ከሰበቦች ሁሉ ትልቁ ሰበብ ይባላል። ስድስተኛ፣ አሁንም ስለ ላኢላሀ ኢለላህ ስንነጋገር ዋና ምክንያት የሚሆነው ምንድን ነው ቢባል ሊአነሁ አዕዘሙ ፊ ሚዛኒ ሐሰናት ልሙእሚን የውም ልቅያማ፣ ነገ የቅያም ቀን ሙታን ሁሉ ከመቃብር ተቀስቅሰው በጌታቸው የፍርድ ሚዛን ቆመው ስራቸው በሚመዘንበት ቀን ለአንድ ሙስሊም ለአንድ ሙእሚን በኸይር ስራ ሚዛኑ ላይ ከላኢላሀ ኢለላህ የሚበልጥ ምንም ሚዛን የሚደፋ ነገር የለውም። እንደ ላኢላሀ ኢለላህ ሚዛን የሚደፋ ነገር ፈጽሞ የለም። ለዚህ ነው ስለ ላኢላሀ ኢለላህ ማወቅ የሚያስፈልገው ነው። ይህን በተመለከተ የተጠቀሱ ሐዲሶችን ብናይ አንደኛ አቢ ሰዒድን አልኹድሪ ረዲየላሁ አንሁ እንደነገረን ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለው አስተማሩን። ምን አሉ? ቃለ ሙሳ አሉ፣ ሐዲስ አልቁድሲይ ላይ ነው። ሙሳ ዓለይሂ ሰላም አለ፣ ያ ረቢ ዓልምኒ ሸይአን አዝኩሩከ ብሂ ወአድዑከ ብሂ፣ ጌታዬ ሆይ አንተን የማወድስበት እንዲሁም የምማጸንበት የሆነን ቃል አስተምረኝ በማለት አላህን ጠየቀ። ጌታችንም ምን አለው? ቃለ ያ ሙሳ ቁል ላኢላሀ ኢለላህ፣ አንተ ሙሳ ሆይ ላኢላሀ ኢለላህ በል አለው። ቃለ ሙሳ ሙሳም አለ ያ ረቢ ኩሉ ዒባዱከ የቁሉ ሃዛ፣ ኩሉ ዒባድከ የቁሉ ሃዛ፣ ሁሉም ባሮችህ እኮ ይህንን ይሉታል። ቃለ ቁል ላኢላሀ ኢለላህ፣ ጌታችን አለው ሙሳ ሆይ ላኢላሀ ኢለላህ በል። ቃለ ሙሳም አለ ላኢላሀ ኢላ አንት፣ ከአንተ በስተቀር በእውነት የሚመለክ አምላክ የለም ብዬ መስክሬአለሁ። ኢነማ ኡሪዱ ሸይአን ተኹሰኒ ብሂ፣ እኔ የምፈልገው አለ ለግሌ የተለየ አይነት ዚክር ሰተኸኝ አንተን የማወድስበትና የማጸንበት ነው። ቃል ጌታችንም አለው ያ ሙሳ፣ አንተ ሙሳ ሆይ አለው ለው አነ ሰማዋት ሰብዕ፣ ሰባት ሰማያቶች አሉ ወአሚራ ነዋሪዎቻቸው غيري كني وجي والأراضين السبع عندهم سبع مدن في كفة في كفة لا إله إلا الله بل لا يميزان كم فلا يبتهون مالت بهن لا إله إلا الله لا إله إلا الله تازنب النبر بالنسولي ميزان تدفع نبر بمالت جيتاتشن الله لموسى عليه السلام نقروا إهم يلا إله إلا الله ميزان مدفات يمي قلسنو ليلاتك أماري عند حديث نجا يكي أمكان مكسته ونبت ملكته عبد الله بن عمرو بن العاص رضي الله عنهما يستلع اللفون أن ملكته ولن يهتلق صحابي سناقر من إلال قال رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام علو إن الله سيخلص رجلا من أمتي كني أمت وجست الله عند سو كمهل يا وتوال لمرت وعلم على رؤوس الخلائق فطرتات اللوبة تسبسبوا بتمهل كني أمت وسط عند سويا وطوال يوم القيامة نجي قيام كني تنسيكا فينشر عليه 99 سجلا زطنا زطن يسرى مزقبوش ويزرق قلتال وانجل يسر مزقبوش كل سجل مثل مد البصري ايان داندو مصحف ايان داندو مزقب عينو ما يتسكمي چلو درس يتزرقانو عندو مزقب بچا عين ما يتسكمي چلو ركس درس يتزرقانو تادا ياهولو وانجل يتكم ربتونو زتنا زتن مزقبوش زتنا زتن مصحف توچنو انقريمي ملكتو ثم يقول كزام جيتاتشن الله لوال أتنكر من هذا شيئا كزي هستمتك أو مواله إيه يعني سرا دلم أني هل تقبر كتن بلا يمتك أو مونقر الله أظلمك كتبتي كبران صحافي هجي ملعاك توشي صفو بدلوها يال سرها ونقر عند سرها درقو وهي سرها ونشمرو صفو بهال جيتاتشن يتأيكوال أظلمك كتبتي الحافظون فيقول لا يا رب رب في الصم جيتا يهويلا فيقول كذا الله لوال أفلك عذر الشي مكنيات الله بوقتو يهنس السرا يادر ركبت تفاتن ياتبله ان داتك وطر يمتا كرب عذر وين مكنيات الله فيقول لا يا رب بفي الصم جيتا يهيلا يميلا فيقول اللهم لوال بلا إن لك عندنا حسنا انقل ياوس ان يازندم عند حسنا الله فإنه لا ظلم عليك اليوم زاريب انتمون بمن نمسولي بدل مبال نقر يلمنا عند حسنا مالك سوان تستها لك فتخرج بطاقة فيها أشهد أن لا إله إلا الله وأشهد أن محمدا رسول عبده ورسوله عند ورقة وتعلق تمزة بوسطوة أشهد أن لا إله إلا الله كالله استقر بونت من ملك أملاك الأنبياء مسكرا له وأشهد أن محمدا عبده ورسوله ساتشوم يا الله باريانا ملك تنيا وناتشو بيه مسكرا له يمتلوا ورقة وتعنا تستوى اللج فيقول أحضروه وزنك بل سرا مزقبهنا اتشي لا إله إلا الله وانجلوم يمزننا ناك رب بله تمركات بله ميزانهن تقابله يوم فيقول يا ربي ما هذه البطاقة مع هذه السجلات قيتا يهوي كالنزيه اللو عين لآيوس كميشل درس كتزرق قوزة انازتين يسرا مزقبوش غرا اتشان دركت من دن اتشي لال فقال إنك لا تظلم جيتاتشنم زاريات تبدلم تبلهال بسراه بتككلنيا ميزان تايتو كذابها لانم يتايو قال فتوضع السجلات في كفة بعند ميزان ترزلاي زتنازتنيو يسرا مزقبو تشكمتالو والبطاقة في كفة لا إله إلا الله محمد رسول الله يالبات بليلا ينيو يميزان كنفلاي ستكمت ወተቁለት ልቢጣቀቱ ላ ኢላሃ ኢላላህ ያለባት ወረቀት 99ኙንም ወንጀል የተዘገበባቸው መዝገብ ትመዝንና ትከብዳለች። ፈላ የፍቁሉ ማ ኢስሚላሂ ሸይ ከጌታ አላህ ስም ጋራ ሊመዝንና ሊከብድ የሚችል ምንም ነገር የለምና። አላሁ አክበር። ይሄ የሚያሳየው የላ ኢላሃ ኢላላህን ትልቅነት ነው። እንግዲህ ስለ ላ ኢላሃ ኢላላህ ስንናገር አስፈላጊ የሆነበትን ምክንያት እያየነው ማለት ነው። ሰባተኛ፣ አሁንም ስለ ላ ኢላሃ ኢላላህ ስንነጋገር ማየት የሚገባን ነጥብ ምንድን ነው ቢባል አነሁ ሰበቡን ሊኹሩጅ ሚነናር፣ ወንጀላችን አመዝኖ እሳት ተፈርዶብን ተወስኖብን እንኳ ብንገባ ላኢላሃ ኢለላህ የሚል እምነት በልቡ ያለው ሰው በእሷ ሰበብ ከእሳት መውጣቱ አይቀርም። ምንም ቢቀጣ ቅጣቱ ይርዘምም ይጠር በላኢላሃ ኢለላህ ሰበብ ከእሳት መውጣቱ አይቀርም። ወንጀሉ አመዝኖ ምንም ስራ የሌለው ሰው እንኳ ቢሆን። ይህም ቡኻሪና ሙስሊም በዘገቡት ሰሒህ ዘገባ አነስ ብን ማሊክ ረዲየላሁ አንሁ እንደነገረን ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? የኽሩጁ ሚነናር፣ ከጀሃነም እሳት ይወጣሉ። ማን ይወጣል? መን ቃለ ላኢላሃ ኢለላህ፣ ላኢላሃ ኢለላህ ያለ ሰው ይወጣል። ወፊ ቀልቢሂ ወዝኑ ሸዒረትን ሚን ኸይር፣ በልቡ ላይ እንደው የገብስ ፍሬ የምታክል መልካም ስራ እንኳ ቢኖረው ላኢላሃ ኢለላህ በማለቱ ብቻ ይወጣል ነው። ያን ሁሉ ወንጀል ሲሰራ ከርሞ ከመልካም ስራ ግን የገብስ ፍሬ ብቻ የምትመዝን እንጂ ሌላ የሌለው ሰው ነገር ግን ላኢላሃ ኢለላህ በሚለው እምነቱ ምክንያት ይወጣል፣ ቢቀጣና አላህ ቢወስንበት እንኳን ነው። ለናሙና ያክል እንግዲህ እነዚህን ወደ ሰባት ወይም ስምንት የሚጠጉ ምክንያቶችን አይተናቸዋል። ታዲያ በእነዚህ ምክንያት ላኢላሃ ኢለላህ ልዩ ክብርና ደረጃ ካላት ቅድም እንዳልኳችሁ አራቱን ነጥቦች ኢንሻአላህ ልናያቸው ስለሚገባ እነዚህን አራት ነጥቦች ሊገባን በሚችል መልኩ በተወሰነ ነገር በተወሰነ ደረጃ እንመለከታቸዋለን። ከነዚህ ከአራቱ የመጀመሪያው ነጥብ ማ ማዕና ላኢላሃ ኢለላህ፣ ላኢላሃ ኢለላህ ማለት ምን ማለት ነው? አንደኛ ትርጉሙን ልናውቅ ይገባል፣ መልእክቱን መረዳት አለብን። ቅድም እንዳየነው የላኢላሃ ኢለላህ ልዩ ደረጃዎች አሉት። ስለዚህም አንድ ሰው ትርጉሙን ማወቅ አለበት። አንዳንድ ጊዜ ላኢላሃ ኢለላህ የሚለውን ከአላህ በቀር አምላክ የለም ልንል እንችላለን፣ አላህ አንድ አምላክ ነው ብለን ልንመሰክር እንችላለን፣ የተለያየ ትርጉም ልንሰጠው እንችላለን። እነዚህ ሁሉ እውነተኛ ትርጉሞች ናቸው፣ የተሳሳቱ ትርጉም ሆነው አይደለም። ነገር ግን የተሟላ ትርጉሙን ደግሞ ልናውቅና ልንረዳ ይገባል። ላኢላሃ ኢለላህ ማለት ላ ማዕቡደ ቢሐቅን ኢለላህ፣ ከአላህ በስተቀር በእውነት የሚመለክ አምላክ የለም ማለት ነው። አይ ወላ ሙስተሒቁን ሊልዒባደት ኢለላህ ዋሕደሁ፣ አላህ ብቻውን ካልሆነ በስተቀር እውነተኛ አምልኮ ማንም ሊገባው አይችልም። ፈመን ቃለ ላኢላሃ ኢለላህ፣ ላኢላሃ ኢለላህ ያለ ሰው ወጀበ ዓለይህ አን ዩፍሪደ አላህ ቢልዒባዳ፣ አላህም በአምልኮ ሊነጥል ብቻውን ሊገዛ ግድ ነው። ወአን የትሩከ ዒባደተ ማ ሲዋህ፣ ከአላህ ውጭ ያለ አካልን ከማምለክ ሊተውና ሊቆጠብ ይገባዋል። ለምን? ላኢላሃ ኢለላህ ብለዋል። ላ ማለት የለም ማለት ነው። የለም። ኢላህ ቢማዕና አልማዕቡድ፣ አምልኮ የሚገባው አምላክ ማለት ነው። ስለዚህ ላኢላሃ አምልኮ የሚገባው ሌላ አምላክ የለም ኢለላህ፣ አላህ በስተቀር አለ። ኢላ ሲል ኤክሰፕት ነው። ከአላህ በስተቀር አምልኮ የሚገባው ሌላ አምላክ የለም። None has the right to be worshipped except Allah. La ilaha illallah. Ay la ma'buda bihaqqin illallah. Ka Allah bastakar awunatanya amliko yemmiggebaw yellem. Ilah yemmilaw kal ma'bud yemmimmalak yemmil tirgwamin yisetanal. Yihinnen kemiyamalakutut ust suratu az-zukhruf qutr 84 tan mayet ichalal. بمعرف 43 سورة الزخرف قطر 84 الآية وهو الذي في السماء إله الله بسماء ما ملاكنا وفي الأرض إله بمدرم أملاكنا وإله من مالتنا بسماء وفي الأرض إله بمدرم الله أملاكنا كسونا كجني أمان يهون مسلموش ጌታቸውን ስለሚያመልኩት ስለሚገዙ ማለት ነው። ስለዚህም ላ ኢላሃ ኢላላህ አይላ ማዕቡደ ቢሐቅ ኢላላህ ቢሐቅ የምትለው ቃል ለምንድን ነው የገባችው? ቢሐቅ በእውነት የምትለው ቃል እዚህ ቦታ መግባት ያስፈልጋት ለምንድን ነው? ለአምላካችን አላህ የሚቀርበው አምልኮ ፍጹም እውነተኛ መሆኑን ለመግለጽና ከዛ ውጭ ያለ አምልኮ ከንቱ መሆኑን ለማስረዳት ነው። ይሄ ደግሞ ከሱራቱል ሐጅ ቁጥር 62 የተያዘ ነው። በሱራቱል ሐጅ በመዕራፍ 22 ቁጥር 62 ላይ ጌታችን ذلك بأن الله هو الحق ይህም አላህ ራሱ እውነት በመሆኑ መኖሩ የተረጋገጠ ጌታ በመሆኑና وأن ما يدعون من دونه هو الباطل ከሱጭ የሚጠሩና የሚመለኩ ነገሮች በጠቅላላ ከንቱ በመሆናቸው ምክንያት ነው ይላል። وان الله هو العلي الكبير الله ከሁሉ በላይ ከፍ ያለና ታላቁ ጌታ ነው ይላል። ስለዚህም لا اله الا الله ማለት اي لا معبود بحق الا الله كالله والسكر بأونت يمملك ليلى املاك يلم يلا اله الا الله ترغوميو ايهي نو الله عند نو بنل تككل او عند نو አልተሳሳተንም ከአላህ በቀር ፈጣሪ የለም ብለን بنترغمو تككل ከአላህ በስተቀር አሁንም ፈጣሪ የለም ነገር ግን የተሟላ ትርጉማ ይሆንም ነው ሰዎች አላህ አንድ መሆኑን አመነው ከአላህ በቀር ፈጣሪ እንደሌለም መስከረው ግን ሲያመልኩት ለአላህ የሚገባውን አምልኮ ለፍጡርም ማሳለፈው ሊሰጡ ይችላሉ። ስለዚህም ላ ማዕቡደ ቢሐቅን ኢላላህ ከአላህ በስተቀር በእውነት የሚመለክ አምልኮ የሚገባው ሌላ አምላክ የለም ካሉስ አጠቃላይ ዒባዳን ለአላህ ብቻ ሊሰጡ ግድ ነው። ሌላው እንደማይገባው ስለመሰከሩ ማለት ነው። የላ ኢላሃ ኢላላህ ትክክለኛ ትርጓሜው ይሄ ነው። ከአላህ ውጪ ለሌላ አካል የሚቀርቡ አምልኮቶች ሁሉ ከንቱ ናቸው በውሸት የሚቀርቡ አምልኮቶች ይባላሉ ማለት ነው። አንደኛ እንግዲህ አጠር ባለ መልኩ ትርጉሙን እናያለን ያልኩት ይሄ ነው። ሁለተኛው ነጥብ እዚህ ውስጥ ያሉ ሁለት ሩክኖች ሁለት ማዕዘናቶችን እንድናይ ነው። በላ ኢላሃ ኢላላህ ውስጥ ሁለት ሩክን ሁለት ማዕዘናት አሉ። ነፍይና ኢስባት ይባላሉ። አንደኛው ማግለልና ውድቅ ማድረግ ወይም ማስተባበል ሲሆን ሌላኛው ደግሞ በተቃራኒው ማጽደቅ እውቅና መስጠት። ሁለት ነገሮች አብረው ይካተታሉ። ላ ኢላሃ ኢላላህ ብሎ የመሰከረ አንድ ሙስሊም ሁለት ነገሮችን እየገለጸ መሆኑን ማወቅ አለበት። አንደኛው ላ ኢላሃ በሚለው ቃል ውስጥ ሲሆን ሁለተኛው ኢላላህ በሚለው ቃል ውስጥ ያለ ነው። የመጀመሪያው ላይ ላ ኢላሃ ስንል አይላ ማዕቡደ ቢሐቅ ብለን ስንናገር አምልኮ የሚገባው ማንኛውም አካል የለም ስንል በሚመለኩ ነገሮች እየካድን ነው ማለት ነው። እያስተባበልን ነው። ከአላህ ውጪ ባለ ነገር ከፍረናል ማለት ነው። ላ ኢላሃ ማለት اي كفرت وتبرأت من كل ما عبد من دون الله كالله وجي بتملك نجر بتقلالا كجالو ራሴን አግልያለሁ ነፃ ወጥቻለሁ እያልከ ነው። ለምን ላኢላሃ ብለሃላ? ላ የለም ኢላሃ አይ አልማዕቡድ አምልኮ የሚገባው የለም ስላልክ ከአላህ ውጭ ያሉ ነገሮችን ሁሉ ምን እያረክ ነው? እያስተባበልክና እየካድክባቸው ነው። ይሄ ነፍይ ተብሎ ይጠራል፣ ውድቅ ማድረግ። ኢላላህ ስትል ደግሞ ወደ ኢስባት መጣ። ከአላህ በስተቀር ኤክሰፕት አላህ ስትል ደግሞ ያንን ከአላህ ውጭ ላለው አካል የሚቀርበውን ዒባዳ ያጥላላኸውና የካድከውን ለጌታህ ግን ሰጠኸው ማለት ነው። ከሱ በስተቀር ስትል እሱ አምልኮ የሚገባው ጌታ መሆኑን አሁን መሰከርክ ማለት ነው። ስለዚህም ነፍዩን ወኢስባት ውድቅ ማድረግና ማጽደቅ አለ ማለት ነው። ከአላህ ውጪ ባለ ነገር ክጃለሁ፣ ለአላህ ብቻ የሚገባውን አምልኮ አመኛለሁ። እየገባችሁ ነው ወንድሞችና እህቶች? ከኔ ጋር ናችሁ? እነዚህን ሁለት ነገሮች ለይተን ልናውቅ ይገባል። ላኢላሃ ኢላላህ ማለት አምልኮን ለአላህ ብቻ መስጠት አይደለም። ላኢላሃ ኢላላህ ማለት ከአላህ ውጭ ባለ ነገር መካድ ብቻ አይደለም። ላኢላሃ ኢላላህ ሁለቱንም ያቅፋል። አንድ አላህን በብቸኝነት ማምለክ፣ ሁለት ከአላህ ውጭ ባለ አምልኮ መካድና ማስተባበል። አለበዛ ለምን አሻረከ አጋራ ይባላል። ለአላህ የሰጠውን ለፍጡር አሳልፎ በመስጠቱ ሌላኛው ሰው ደግሞ አላህንም አያመልክም ፍጡርንም አይገዛም። ይሄ ሰው ደግሞ ከፈረ ይባላል። በእምነት ካደ፣ የሚያመልከው ነገር የለውም። ታዲያ አንተ ከነዚህ ሰዎች ከሁለቱ የወጣህ መሆንህን በምን ትገልጻለህ ቢባል አላህን ብቻ እገዛለሁ፣ ከሱ ውጭ ባለው ነገር ደግሞ ክጃለሁ ማለት አለብህ። ልክ እንደ ትምህርት ቤት ፈተና ኤም እንዳይከፋው ቢም ሲም ዲም እንዳይከፋቸው ብለህ ለሁሉም አትሞላም። ለአላህ የሰጠኸውን ዒባዳ ለፍጡር ደግሞ እንደማይገባውም አምነህ መካድ አለብህ። ላኢላሃ ስትል ከፈርክ ማለት ነው። በሌሎች ነገሮች አጠቃላይ ክደሃል። ኢላላህ ስትል ደግሞ ኤክሰፕት አላህ ስትል አጽድቀሃል። አንዳንድ ዓሊሞች ምን ይላሉ? የሰው ልጅ የሚሰልመው ከከፈረ በኋላ ነው ይላሉ። ለምን ሲባል ላኢላሃ ሲል ይከፍ የለም በፍጹም በዚህ ዓለም ላይ ሲል ከፈረ። ኢላላህ ሲል ደግሞ ተመልሶ ሰለመ ይላሉ። ነገሩ ያንን አያስተላልፍም። ለምን እዚህ ውስጥ ውድቅ ያደረግነው ነገር ውስጥ አላህ አይካተትም። ለምን ላኢላሃ ማለት ከንቱ የሆኑት ከአላህ ውጭ ያሉ እንደ አማልክት የተያዙትን ለመግለጽ እንጂ ጌታችን አላህን አይደለም። መጀመሪያ ክደንበት ተመልሰን ኢላላህ ብለን ደግሞ ልናጸድቅለት አይደለም። ላኢላሃ ስንል አምላክ የለም፣ አምልኮ የሚገባው አካል የለም ስንል ከጌታችን ውጭ ያለ ማለታችን ነው። ኢላላህ ስንል ደግሞ እርሱ አላህ በስተቀር እስቲስናኡ ሙተሲል ሳይሆን ሙንቀጢዕ ይሆናል ማለት ነው። ከካድናቸው ውስጥ አላህን ሳይሆን የምንለው የተካዱት ከእርሱ ውጭ ያሉ ናቸው። ጌታችን አምላካችን አላህ ደግሞ አምልኮ የሚቀርብ ነው እና ላኢላሃ ኢላላህ ሁለቱን ይይዛል። ምንጊዜም ቢሆን በአላህ ማመን፣ ከአላህ ውጭ ባለው ነገር መካድ፣ ማስተባበል። ይህንን ሁለቱን እንደሚይዝ ማወቅ አለ። እነዚህን ሁለቱን ነጥቦች እንደሚይዝ የሚያመላክቱ ብዙ ማና ኢስባት የተባሉት ሁለቱን እንደሚያመላክት አንደኛ ሱረቱል በቀራ ቁጥር 256 ላይ ያለው በሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ ላ ኢክራሃ ፊ ዲን በሃይማኖት ማስገደድ የለም ይላል። የሌላ እምነት ተከታይ የሆነ ሰው የእስልምናን እምነት እንዲቀበል ጫና ተደርጎበት በግዳጅ ማስገደድ የለም። ቀጥ በየነ ሩሽዱ ሚነል ገይ ቀጥተኛው መንገድ ከጥሜት መንገድ ይፋ ሆኖ ስለታየ በግልጽ ስለወጣ ከፀሐይ በላይ የደመቀ በመሆኑ ምክንያት ማስገደድ አይቻልም። እናሳ ፈመን የክፍሩ ቢጣዖት በጣዖት የሚክድ ሰውና ወዩእሚን ቢላህ በአላህ የሚያምን ፈቀድ ኢስተምሰከ ቢልዑርወቲ ልውትቃ በእርግጥም ጠንካራይቷን ዘለበት በእጁ ያዘ ጨበጠ ለንፊሳመ ለሃ ምንም አይነት መበጠስ የሌላት ጀነት ድረስ የምታዘልቀውን ጠንካራይቷን ዘለበት በእጁ ይዟል። ወላሁ ሰሚዑን ዓሊም አላህ ንግግራችንን ሰሚ ውስጣችንና ስራችንን አዋቂ የሆነ ጌታ ነው ይላል። አሁን እዚህ ላይ ሁለቱን ነገሮች አገኘናቸው፣ ነፍይና ኢትባት። አንደኛ ፈመን የክፍሩ ቢጣዖት በጣዖት የሚክድ ሰው ሲል ላኢላሃ የሚለውን ይገልጽልናል። ወዩእሚን ቢላህ በአላህ የሚያምን ሲል ደግሞ ኢላላህ የሚለው ይገባል። ጣዖት ማለት ጣዖት ሲባል በሙስሊሞች ትርጓሜ ከእንጨት ከድንጋይ ከመሳሰሉት ነገሮች የተቀረጸ ሆኖ ከአላህ ውጭ የሚመለከውን እርሱን ብቻ ሳይሆን የሚገልጸው ኩሉ ማ ዑቢደ ሚን ዱኒላህ ከአላህ ውጭ የተመለከ ከአላህ ውጭ አምልኮ የቀረበለት ነገር በጠቅላላ ስርዓቱ የጣዖት አምልኮ ይባላል። መላእክም ይመለክ፣ ነብይም ይመለክ፣ ወልይም ይመለክ፣ ጂንም ሸይጣንም የሞተ አካልም ይመለክ፣ አምላኪው ጣዖት አምላኪ ተብሎ ነው የሚጠራው። ያ የሚመለከው ነገር ጣዖት ሳይሆን ነብይ ወይ መላእካ ሊሆን ይችላል። አምላኪው ግን ጣዖት አምላኪ ይባላል። ለምን? ጣዖት ሙሽተቁ ሚን ከሊመት ጠጋ ጠጋ ከሚለው ነው ርቢ ሆኖ የመጣው። ጠጋ ማለት ሚን ጡግያን ድንበር መጣስ ወሰን ማለፍ የሚል ትርጓሜ ነው ያለው። ስለዚህም ጣዖት ሲባል ሁሌም ልክ ቻይና ሀገር ላይ እንደምታዩት የሆነ ከድንጋይ ለተቀረጸ ወይም ከቆርቆሮ ወይም ከእንጨት ለተሰራ ጣዖት ብቻ ሳይሆን ማንኛውም ከአላህ ውጭ የተመለከ ነገር በጠቅላላ የጣዖት አምልኮ ነው። እና በጣዖት አምልኮ ምን ማድረግ አለብን? ፈመን የክፍሩ ቢጣዖት በጣዖት አምልኮ የሚክድ ካለ መካድ አለብን። ወዩእሚን ቢላህ በጌታው አላህ የሚያምን። ስለዚህም አመንቱ ቢላህ ወከፈርቱ ቢማ ዑቢደ ሚን ዱኒላህ በአላህ አመንኩኝ ከአላህ ውጭ በተመለኩ ነገሮች ሁሉ ካድኩኝ ልንል ይገባል። ነፍይና ኢትባት ይሄ ነው። ሙስሊም ሁለቱንም ይዟል። በጌታው አምልኮ አመነ፣ ከጌታው ውጭ በሚቀርብ አምልኮ ካደ። አለበዛ አላህንም የሚያመልከው ዒሳንም የሚያመልከው ሁለቱም አምልኮ እየፈጸሙ ነው ዒባዳ እየሰሩ ነው ብለህ በእኩል መነጽር ታያቸዋለህ እንዴ? አንዳንድ ሰው ይናገራል ክርስቲያን መሆን አይደለም ወይም ሙስሊም መሆን አይደለም ጀነት የሚያስገባው፣ ዋናው ሁሉም በሃይማኖቱ መልካም ስራ መስራቱ ነው ጥሩ ሰው መሆኑ ነው ይላል። ሙስሊሙም በእስልምናው ለአላህ ከሰገደ፣ ክርስቲያኑም በክርስትና ህይወቱ ኢየሱስን ካመለከ፣ እንደዚሁም ደግሞ የቡድሂዝም እምነት ተከታዩ በሃይማኖቱ ስር ሆኖ ጉተማ ቡድሃን ካመለከ፣ ሶስቱም በሃይማኖታቸው ጥሩ ሰርተዋልና ጀነት ይገባሉ እንዴት ይባላል? የቀረበው አምልኮ ለተለያየ አካል ነው። ሙስሊሞች ያመለኩት የአጽናፈ ዓለሙን ፈጣሪ የሆነውን አላህን ነው። ክርስቲያኖች ዒሳን አመለኩ፣ ቡድሂዝሞች ጉተማ ቡድሃን አመለኩ። እንዴት ሆኖ ነው ጀነት የሚገባው ለሶስቱም? አላህ አንድ ከሆነ የጀነት መንገድም አንድ መሆን አለበት። ስለዚህ እኛ በአላህ የምናምን ከሆነ ከአላህ ውጭ ባለው አምልኮ ልንክድ ግድ ነው። በዒሳ አምልኮ ክደናል። ባንክድ ኖሮማ እሱንም ማምለክ ነበረብን። የጉተማ ቡድሃን አምልኮ ክደናል። ከአላህ ውጭ የሚመለክ ነገር በጠቅላላ ከንቱ መሆኑን አምነን የላኢላሀ ኢላላህን ሁለት ማዕዘናት የሚገልጽልን ቁርአናዊ አንቀጽ ነው። ገባችሁ? ይሄ ጥቅስ ሁለተኛ ማስረጃ በቅዱስ ቁርአን ውስጥ ማለት ነው፣ ሱረቱ ጋፊር ቁጥር 84 ላይ ያለው የሙሽሪኮች በአላህ የሚያጋሩ ሰዎች ፍጻሜያቸው ከጌታችን ዘንድ ቅጣት ሲመጣባቸው የተናገሩት ንግግር ማስረጃ ይሆናል። ሱረቱ ጋፊር ምዕራፍ 40 ቁጥር 84 ላይ ፈለማ ረአው ባእሰና ቅጣታችንንም ባዩ ጊዜ ይላል። ማምለጥ የማይችሉባቸው ጊዜ ባወቁ ሰዓት ምን አሉ? ቃሉ አመና ቢላሂ ዋህዳህ፣ በአላህ በብቸኝነቱ አመንን አሉ። በአንድ አላህ ብቻ አመንን። ወከፈርና ቢማ ኩና ቢሂ ሙሽሪኪ፣ በሱም ስናጋራበት በነበሩት የሐሰት አማልክቶች ሁሉ ካድን አሉ። ግን አልጠቀማቸውም ተውበታቸው ወይም ንስሐቸው ተቀባይነት ባለው ሰዓት ባለመሆኑ። ነገር ግን ከዚህ ምን ትምህርት እንወስዳለን ሲባል የላ ኢላሀ ኢላላህ ሁለቱ ሩክኖች አሁንም ተጠቅሰዋል። በጌታ አላህ ብቸኛ አምልኮ ማመንና ከሱ ውጪ በሚመለኩ ነገሮች መካድ እንዳለብን ይሄም ያሳያል ማለት ነው። ሁለተኛ ጥቅስ ይሄ ነው። ይሄም ግልጽ ነው። ገብቷችኋል ወንድም እህቶች? ከገባችሁ ሶስተኛ ደግሞ ማስረጃችን ከአላህ ውጪ ባለ ማንኛውም ነገር መካድ እንዳለብን የሚያመላክት ሌላ ጥቅስ አለ። ያም ሱረቱ አልሙምተሒና ቁጥር 4 ላይ ምዕራፍ 60 ሱረቱ አልሙምተሒና ቁጥር 4 ላይ ስለ ኢብራሂምና አለይሂ ሰላም እውነተኛ ተከታዮቹ ቀድ ካነት ለኩም ኡስወቱን ሐሰና፣ ለእናንተ በእርግጥ መልካም የሆነ አርአያ መልካም የሆነ ፈለግ አላችሁ። በማን ፊ ኢብራሂም ወለዚነ መዓህ፣ በኢብራሂምና ከነዚያ ከእርሱ ጋር አብረውት ባሉ ተከታዮቹ ለእናንተ ጥሩ አርአያና ሞዴል አላችሁ። ምን በማለታቸው ኢዝ ቃሉ ሊቀውሚሂም፣ ለህዝቦቻቸው እንዲህ ባሉ ጊዜ ምን አሉ? ኢና ቡራአኡ ሚንኩም፣ እኛ ከእናንተ የጸዳነን አሉ። እኛ ሙስሊሞች ነን፣ እናንተ ሙሽሪኮች ናችሁና ከእናንተ ምን ሆነናል? ተገልለናል፣ ጸዳን። ከእናንተም ብቻ አይደለም፣ ወሚማ ተዕቡዱነ ሚን ዱኒላህ፣ ከአላህ ሌላ ከምታመልኳቸውም ጣዖታት ከአላህ ውጪ ከምትገዟቸው ነገራትም የጸዳንና የነጻን ህዝቦች ነን። ደግሞም ከፈርና ቢኩም፣ በእናንተም ሆነ ባምልኳችሁ ክደናል፣ አልተቀበልነውም፣ ክደንበታል። ወበዳ በይነና ወበይነኩም ልዐዳወቱ ወልበግዳኡ አበዳ፣ ሁሌም ለዘላለም በእኛና በእናንተ መካከል ጠላትነትና ጥላቻም ይፋ ሆኖ ወጥቷል። እስከ መቼ? ሐታ ቱእሚኑ ቢላሂ ዋህዳ፣ በአንድ አላህ ብቸኛ ጌትነት እስክታምኑ ድረስ። በአንድ አላህ ብቻ ማመን ኢላላህ የሚለውን ሲያሳየን ከፈርና ቢኩም የሚለው ላኢላሀ የሚለው ውስጥ ይገባል ማለት ነው፣ ክደንባችኋል የሚለው። ስለዚህም በላኢላሀ ኢላላህ ውስጥ ሁለት ሩክኖች አሉ። እውነተኛን አምልኮ ለአላህ ብቻ ማቅረብ፣ ከሱ ውጭ ባለ ነገር መካድ ግድ ነው። ይሄ ሶስተኛው ማስረጃ ነው። ግልጽ ነው። ይሄን ማንቀጽ ገብቷችኋል ወንድም እህቶች? አራተኛ ሱረቱ ለአራፍ ቁጥር 70 በምዕራፍ 7 ሱረቱ ለአራፍ ቁጥር 70 ላይ ሁድ አለይሂ ሰላም የተላከበትን ማህበረሰብ ወደ አላህ መንገድ ወደ ላኢላሀ ኢላላህ ከጠራቸው በኋላ የህዝቦቹ ምላሽ ግን ምን ነበር? ተመልከቱ። ላኢላሀ ኢላላህ በሉ ብሎ ሲጠራቸው እነሱ የሰጡት አጸፌታዊ ምላሽ ይሄ ነው። ትልቅ ማስረጃ መሆን የሚችለው ቃሉ፣ እነሱም አሉት አጅእተና ሊነዕቡደላሀ ዋህዳህ፣ አላህም በብቸኝነት እንድናመልከውና እንድንገዛው ነው እንዴ ወደኛ የመጣኸው? ወነዘረ ማ ካነ ያዕቡዱ አባኡና፣ ቀደምት አባቶቻችን ሲያመልኩት የነበረውን ነገር እንድንተው ነው እንዴ ጥሪ የምታደርግልን? አንቀበልህም፣ ፈእቲና ቢማ ተዒዱና፣ ይመጣባችኋል ብለህ የምትዝትብንን ቅጣት ከፈለግክ አሁኑ አምጣው። ኢንኩንተ ሚነ ሷዲቂን፣ አንተ ከእውነተኞች ከሆንክ አሉት። እሱ ላኢላሀ ኢላላህ በሉ ሲላቸው እነሱ የተረዱትን ሁለት ነገር ተመልከቱ። አንደኛ አጂእተና ሊነዕቡደላህ ዋህደህ፣ አላህን በብቸኝነት እንድናመልከው ነው ወይ የመጣኸው? ወነዘረ ማ ካነ ያዕቡዱ አባኡና፣ አባቶቻችን ሲያመልኳቸው የነበሩ የሐሰት አማልክቶችንም እንድንተ። አንደኛ አላህን በብቸኝነት ማምለክ፣ ሁለት ከሱ ውጭ ያለ አምልኮን ሁሉ መተው መካድ። እነዚህ ሁለቱ ነገሮች ግድ ናቸው፣ የሚያያዙ ናቸው ነው። እናም ሁለት ሩክኖች አሉት የሚባለው ከነዚህ መረጃዎች በመነሳት ነው። ይሄም ግልጽ ነው። አምስተኛ ሱረቱ ኒሳ ቁጥር 60 በምዕራፍ 4 ሱረቱ ኒሳ ቁጥር 60 ላይ አላህ ምን ይላል ስለ ሙናፊቆች ሲናገር፣ አለም ተራ አትመለከትም አታይም እንዴ? إلالذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك وننزيا بتا ودان تبت ورد وحي بقرآن آمننا كان تبفيت بنبروت قدمت ملكوته مصحف تجم آمننا لبلو ودم موقتو تسوج أتم ملكة مويالة اندزا بلو بملاسات شو الناقر ونجي يريدون أن يتحاكموا إلى الطاغوت ጣዖት ወደ ጣዖቶቻቸው ነው መፋረድን የሚፈልጉት አለ። በፍርድና በዳኝነት ጊዜ ህይወታቸውን መምራት የሚፈልጉት በጣዖቶቻቸው ነው፣ ወደ ጣዖታቸው ያዘነብራሉ። ወቀድ ኡሚሩ በእርግጥም ታዘው ነበር። ምን ህግ እንዲክዱ ታዘው ነበር፣ አልተቀበሉም። ወዩሪዱ ሸይጣኑ አን ዩድለሁም ضላላን በዒዳ፣ ሰይጣንም ከእውነት እጅግ የራቀ የሆነ መጥመምን ሊያጠማቸው ይፈልጋል። ስለዚህ በዚህ አየት ላይ አሁንም ከጌታችን ውጭ ባለ የማንኛውም ጣዖት ህግ መካድን ነው የሚያዘን። እናም ላኢላሀ ኢለላህ ነፍይና ኢትባት አለው። ነፍዩ ምንድን ነው? ኩሉ ማ ዩዕበዱ ሚን ዱኒላህ፣ ከአላህ ውጪ በሚመለክ ነገር በጠቅላላ መካድ ግድ ነው። ኢስባቱ ደግሞ ማጽደቁ ምንድን ነው? ኢላላህ የምትለዋ ዒባዳን በጠቅላላ ለአንድ አላህ ማድረግን ያሳየናል። እነዚህ ስድስት የቁርአን አንቀጾች መልእክታቸው ግልጽ ነው ማለት ነው። ተጨማሪ አንድ ሀዲስ፣ አምስት የቁርአን አንቀጾች መልእክታቸው ግልጽ ከሆነ ስድስተኛው ደግሞ ነቢያችን ዓለይሂ ሰላቱ ወሰላም በሀዲስ ያስተማሩት ኢማሙ አሕመድ በዘገቡት የሀዲስ ሰንሰለት ላይ የአላህ መልእክተኛ ምን አሉ? አላህ ያለ ሰው ወከፈረ ቢማ ዩዕበዱ ሚን ዱኒላህ፣ ከአላህ ውጭ በሚመለኩ ነገሮች የካደ ሐሩመ ማሉሁ ወደሙ፣ የዚህን ሰው ንብረት መውረስ ደሙንም ማፍሰስ እርም ሆኗል። ወሒሳቡሁ ዐለ አላህ ዐዘ ወጀል፣ ምርመራው የዚህ ሰው ጌታው ዘንድ ነው፣ እሱ ነው ከዛ በኋላ እምነቱና ስራውን ሚመረምረው አሉ። አሁን ምን አስፈለገ እዚህ ጋር? አንድ ላኢላሀ ኢለላህ የሚለው እምነት አስፈለገ። ሁለተኛ አልኩፍሩ ቢማ ዩዕበዱ ሚን ዱኒላህ፣ ከአላህ ውጭ በሚመለኩ ነገሮች ሁሉ ክጅ አለው ማለት ነው። እናም ላኢላሀ ኢለላህ አይ ላ ማዕቡደ ቢሐቅን ኢለላህ፣ ከሱ በስተቀር በእውነት የሚመለክ አምላክ የለም የሚለውና ሁለተኛ ደግሞ ሁለቱ ሩክኖች ላኢላሀ ሲል ማንኛውም የአምልኮ መብት ከአላህ ውጭ ላለ አካል እንደማይገባ መግለጽ ነው። ኢለላህ ሲል ደግሞ አምልኮን ለአላህ ማድረግ ነው። ለዚህ ነው ኢብራሂም ዓለይሂ ሰላም ምን አለ በቅዱስ አንቀጽ ላይ ወኢዝ ቃለ ኢብራሂሙ ሊአቢሂ ወቀውሚ፣ ኢብራሂም ለአባቱና ለህዝቦቹ ባለ ጊዜ አስታውስ ኢነኒ በራኡ ሚማ ተዕቡዱን አለ፣ እኔ እናንተ ከምታመልኩት ከምትገዙት ነገር የጠራ ሁነኝ አለ፣ ክጅ አለሁ አለ። ላኢላሀ ማለት ነው። ኢላ ለዚ ፈጠረኒ ደግሞ ብሎ ቀጥሎ ሲናገር ያ የፈጠረኝና ወደዚህ ዓለም ያመጣኝ ጌታ ብቻ ሲቀር ሲል ኢላላህ የምትለው አገባች። ፈኢነሁ ሰየህዲን ለዱንያም ሆነ ለአኸራ የሚጠቅመኝን ነገር በመወፈቅ በማገዝ ቅኑን ጎዳና እሱ ይመራኛልና በማለት ሲናገር የላ ኢላሀ ኢላላህ ትርጓሜው መጣ ማለት ነው። እናም ይህንን ነው ስለ ላ ኢላሀ ኢላላህ የምንማረው። ሁለተኛውን ነጥብ በዚህ መልክ ካየ ነው። አሁን የቀሩት ሁለት ነጥቦች አሉ። ሶስተኛው በላ ኢላሀ ኢላላህ ውስጥ መሟላት ያለባቸው ሹሩጦች፣ አራተኛው ደግሞ ይህንኑ ላ ኢላሀ ኢላላህ የሚያፈርሱት ነገሮች ምንድን ያፈርሱታል የሚለው ኢንሻአላህ ክፍተት ስናገኝ በሌላ ቀን የቀሩትን ሁለት ነጥቦች በአላህ ፍቃድ አቀርብላችኋለሁ። ለዛሬ እዚህ ላይ ይብቃን። ሁላችንም በሰማነው ተጠቃሚ ያደርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.